이징 타늘테 캄트백 발토가에 말에 김스니다고 세미디니 해룽샤스 훈슈운슈라 아무래도 우트르 응그르콧 마그달린 마리아 야쿠닉 마리아 살토메나르 이르즈 투닉 토슬로호르 안킬룬 운르튼 후델다즈 사브치 톨로노긴 에크니 우트르 마시 에르트 나르 만드카드 테트 보신트 크르치리브 테트 오로 호런다 테르볼 Тулуг буршины амнаас хэн битэнд үнхрүүлж өгөх билээ гэж ярилцаж байв. Дээш харахтаа тэр бүл тулуу хэтийгээр асар том байсан ч түүнийг үнхрүүлэн залурсныг тэд харжээ. Тэд буршинд оротол баруун талд нь цагаан нүмрүсэн нэмгэн залуу сууч байхийг гараад гаяглаа. Тэр тэдэнд бүү гаях цоплогдсон Назарын Есүсийг танараа хайж байгаа. Тэр амьсан. Тэр энд байхгүй. Гараад түүнийг тавьсан газар энэ байна. Харин явж түүний шайнарт болон Петрит тэр танараас түрүүнд Галил руу явсан тул альцнин асныхын тагу тэнд танарад түүнийг харахаа болин гэж хэлгээв. Тэднийг анхигэрэ жинажа Мария Магдалинава Якобуй оммони Мариява Саломенен мудомэ гасо Есүнимке баллаадрирёгу хянюрэл сатта. 그리고 주간 첫날 매우 이른 아침 해가 떠오를 무렵에 무덤으로 갔다. 그들은 누가 그 돌을 무덤에서 무덤 입구에서 굴려내 줄까요? 하고 서로 말하였다. 그러고는 눈을 들어 바라보니 그 돌이 이미 굴려져 있었다. 그것은 매우 큰 돌이었다. 그들이 무덤에 들어가 보니 웬 젊은이가 하얗고 긴 겉옷을 입고 오른쪽에 앉아 있었다. 그들은 깜짝 놀랐다. 젊은이가 그들에게 말하였다. 놀라지 마라. 너희가 십자가에 못 박히신 나자렛 사람 예수님을 찾고 있지만 그분께서는 되살아나셨다. 그래서 여기에 계시지 않는다. 보아라. 너희가 그분을 모셨던 곳이다. 그러니 가서 제자들과 베드로에게 이렇게 일러라. 예수님께서는 전에 여러분에게 말씀하신 대로 여러분보다 먼저 갈릴리아로 가실 터이니 여러분은 그분을 거기에서 뵙게 될 것입니다. 이즈니 욱 그래서 오츠기노 세메츠가노 자 바이르 부르기 이스타잉 함실라 오늘들 마치 문실락 선수는 티 야무레 히츠베이스노 선수컷 예수스 비드닉 팅기르브랑 비드닉 아파르 인 우땅 후가찬 빌드슨 아크나사 티 이클렛 아담 에바 부테게드 티 테든트 암 어루울슨 벤 하린 테츠 겜누글데 벌로드 Тэнгэрэ Брана ханаас хордсон. Харин Тэнгэрэ ба биднийг орхисэнгүй. Тийм. Тэгээд даяат Есүс лэгшээ авлаад. Тэнгэрэ ба өөрөө гарч ирээд 아브라함한테 기르히신 기르히게 비 타니 탱기르 브랑 발든 되게 다 미니 아르트문 발든 되게 대등익 들 아브라함이 이크 아르트 얼렁쿤 발구선 니 운치성 발구선 벤 되게 에스로 준치나리 야우블라드 탱기르 브랑이 이벨레 탓슨 하린 쿠무스 тэд мартаад тэнгэр бурааны холдоод явсан тэнгэр бурааныг орхиод явсан харин тэгсэн тэнгэр бурааг нэг орхисонгүй тий гахаад хамгийн сүлд Есүсийг явуулсан байна түүний хүү тэгээд тэд бүх хүмүүсийн гэм нүглийн нүглийг алхахаар тий өөрөө бүх гэм шийтгэлээ хүлэн авсан ийг хийж болов хүлэн авсан хүн бүрийн гэм нүглийн шитгэл аваад одоо бидний гэм нүглийн шитгэл алах бол гэсэн тийм учраас бид тэнгэр бураа ханд бутац явхаас ах хэрэггүй тийм бид ийм гэм нүгэл төхөн байна яаж тэнгэр бурын бутац явахыг гэж санаа зовх юм байхгүй. Есүс бидний төлөө бүх юм алах болсон. Тэгээд тэнгэр бүрэн биднийг ирвэл байрдгаар хүлээн авна. Тэгээд бид үхлээс айдаг. Тэ үхлээс айдаг учраас ийшээ тийшээ бидний аам сахийн хамгаалалтын төрд амиа хамгаалалтын төрд ийшээ тийшээ авдаг. Харин бит тим нумас бас санаа зовх хэрэггүй Есүс ийм өөрө үхлийг хүлэн аваад дахин амьссан тэгээд ийм маягаар бидэнд мөнх хамт үхэхээс ах хэрэггүй гэдгийг гэрчээсэн байна тэгээд өнөөдөр бид харж байгаа энэ Есүсийн амьлалт нь зөвхөн түүний амьлалт биш бит бүхний амьсгал байна. Түүний гараад бид тимос байлж болно. Энэ бидний амьсгал учраас. Тим учраас бид тэгхийн төд бид Есүс бидний амьсгалыг харах хэрэгтэй. Бидний гэмгэлийн үйлслийг харах хэрэгтэй. Бидний оронд энэ гэмнүглийн шитгэл бүлийн авсан гэгнийг гараг хэрэгтэй. Үнд бат итгэвэл нэрэ тэнгэр бүрэн баратгав бидний бүлэг загаг харин бас тэнгэр бүрний хаанчлал нэрлтэй байгааг харж болно. Тэгээд түр зүр эрэгийн санаацгай бид энэ амьдлал харахад бидний амьдлалтыг харж гэнө. Үнд бат итгэж байна уу? Бид талаараа түр зуур эдгээр санацгай. Чам Есүс님, 네, 안녕하십니까? 네, 먼저 축하드립니다. 예수님께서 부활하셨습니다. 네, 오늘 이 긴 독설 들었는데 여러분들은 예, 매일 미사 책에서 보셨죠? 네, 거기서 먼저 하느님께서 이 세상을 창조하시고 아담과 하와를 만드시고 생명을 주셨습니다. 그런데 이 아담과 하와는 죄를 짓고 하느님을 떠나죠. 그렇지 하느님 우리를 포기하지 않고 다시 만나러 오셨습니다. 그래서 아브라함과 만나서 계약을 맺어 주시죠. 나는 너의 하느님이 되어줄게. 그리고 너는 나의 백성이 될 것이다 하면서 그 한 사람을 통해서 한 민족을 만드셨습니다. 그리고 하느님의 백성을 만드시죠. 그렇지만 이 사람들이 또 다시 하느님을 버려두고 또 자기 살 길을 찾아서 즐거움을 찾아서 떠나버렸습니다. 그렇지만 하느님 여전히 포기하지 않으시고 다시 우리를 만나러 오셨죠. 그래서 예언자들을 보내셔서 하느님의 길로 하느님의 땅으로 하느님의 나라로 올 수 있도록 초대하셨습니다. 그럼에도 불구하고 계속 사람들은 더 눈에 보이는 지금 눈에 보이는 그 기쁨들을 찾아서 즐거움을 찾아서 떠나버렸습니다. 그래서 마지막에 예수님 하느님께서 당신의 아드님 하느님이신 예수님을 보내주셨죠. 그래서 우리를 위해서 십자에 못 박혀 돌아가신 겁니다. 왜 이런 일을 겪으셨냐? 우리를 죄와 죽음에서 구해주려고 하는 거죠. 예수님께서 우리의 모든 죄를 이렇게 십자가를 통해서 없애신 겁니다. 우리가 죄인이라서 하느님께 돌아가기에 부족하고 죄송하고 미안해서 못 가는데 예수님께서 우리를 대신해서 우리가 지은 죄 때문에 받아야 할 벌을 이미 다 이렇게 다 받아서 없애주신 거죠. 그래서 우리가 죄인이기 때문에 하느님께 돌아가는 것을 두려워할 필요가 없습니다. 그걸 두려워한다는 건 예수님께서 우리를 위해 겪으신 이 고통이 아무것도 아닌 그냥 저 사람의 것이라고 생각하는 거죠. 하느님께 대한 모욕이 되는 겁니다. 그래서 두려워하지 말고 하느님께서 예수님께서 이미 그 모든 벌들을 없애주셨다는 걸 믿고 기쁘게 돌아갈 수 있도록 이런 십자가와 부활을 보여주셨죠. 또 우리들이 죽음을 두려워하죠. 죽음 살기 위해서 돈도 필요하고 다른 즐거움도 필요하고 해서 하느님을 떠나서 멀리 갑니다. 그런데 정말 살기 위해서 어디를 가야 되는지를 봐서 바로 예수님께서 이 부활로 보여주시는 거죠. 살기 위해서 다른데 찾아갈 것이 아니라 예수님께서 이미 우리를 이게 보여주시니 죽지만 죽지 않는 영원한 생명 여기에서 참 생명과 참 삶을 볼 수 있도록 이 부활로 우리들의 부활을 미리 보여주시는 겁니다. 그래서 이 부활을 축하하는 건 단순히 예수님께서 우리의 하느님이신 예수님께서 부활하셨기 때문에 축하하는 것이 아니라 우리가 부활하기 때문에 기뻐하고 즐거워하는 거죠. 그래서 이 예수님에게서 우리의 죄가 없어졌다는 걸 볼 수 있고 우리의 영원한 생명을 볼 수 있으면 그러면 더 이상 죄와 죽음에 두려워하지 않고 하느님께서 우리를 맞이하려 기쁘게 기다리고 계시다는 거 볼 수 있고 또 하느님 나라가 우리를 향해서 열려 있다는 거 볼 수 있을 겁니다. 그래서 우리가 얼마나 그 부활을 굳게 믿고 있는지 거기 예수님의 부활에서 우리의 부활을 보고 예수님의 죽음에서 우리의 죽음, 우리 죄의 죽음과 우리 벌의 죽음을 보고 있는지 묵상하는 시간을 가집시다. 잠시 묵상하는 시간을 가지겠습니다.